አጭር ጊዜ አይደለም ረጅም ዘመናት በድካም በትግል ያለው አመት በእውነት መነሳት በውጊያ በጭንቀት እንደማልገለም አለፈ ያነሳ አለፈ ያነሳ አለፈ ያነሳ ዛሬ ብዬ ሳየው ያሳለፉትን አባታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይል ጌታ ገኘው ለካፈል ሻላዩ ጠብቆኝ ቆሜያለሁ ስሙን አከብራለሁ የብቸኝነት ቤት ነው ከኔ ጋር እንቅልፌን አጥቼ ብዙ ሌሊት አልፏል ዛሬ ግን ታሪክ ነው ተረት ነው ይወራ ተረት ነው ይወራ ተረት ነው ይወራ ዛሬ ብዬ ሳየው ያሳለፉትን አራታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይል ከየት አገኘው ለካፌን ሻዳዩ ጠብቆኝ ቆሜ ያለው ስሙን አከብራለሁ የህይወቴ ማብቂያ ዛሬ ነው ያልኩበት አይኖቼን ጨፍኜ ሞትን ያሰብኩበት ቀውጤው ሰዓት አልፎ ማየቴ ደንቆኛል ለካጌታ ወጥቶኝ እጅግሬን ጠብቋል እጅግሬን ጠብቋል እጅግሬን ጠብቋል ዞር ብዬ ሳየው ያሳለፉትን አባታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይል ጌታ አገኘው ለካፌን ሻዳዩ ጠብቆኝ ቆሜ ያለው ስሙን አከብራለሁ አብርሃም አምላክ በክንፉ ሸሸገኝ ለካ መቆዳቴን ተጎሳ ጉያየኝ ያን ሁሉ ሻካራ ያን ሁሉ ጎርባታ ጌታ ብታፈረን ችዬ ወንዴ ወጣ ችዬ ወንዴ ወጣ ችዬ ወንዴ ወጣ ዞር ብዬ ሳየው ያሳለፉትን አባታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይል ጌታ አገኘው ለካፌን ሻዳዩ ጠብቆኝ ቆሜ ያለው ስሙን አከብራለሁ ዞር ብዬ ሳየው ያሳለፉትን አባታ ጎርባታ ጉድጓድ ገረሉን ማመን ይሳነኛል ኃይል ጌታ አገኘው ለካፌን ሻዳዩ ጠብቆኝ ቆሜ ያለው Semana que vale, semana que vale, semana que vale.